ተቀየረልኝ ኢየሱስ ሞቶ ሰብሃል በልበዛይ ዘኑ ዋስትናይ አንዲያነ ስለለ ነፍሴ ንገርስ ኢየሱስ ያንሰብሃል በልበዛይ ዘኑ ዋስትናይ አንዲያነ ስለለ ነፍሴ ንገርስ ኢየሱስ ካለ ቢተህ ጌታ ለመልከ በረከ ካለ ቢተህ ውዴ ለመልከ በረከ ካለ ቢተህ ጌታ ለመልከ በረከ ካለ ቢተህ ውዴ ለመልከ ከን ሄዶ ከፎ ቢመጣ ከፎ ቢመጣ ከፎ ቢመጣ አለና ወጠም በኢየሱስ ውስጥ ተሰውሬአለሁ ተሰውሬአለሁ ማንም ላይነካኝ ተሸሽጌአለሁ ተሸሽጌአለሁ ሰብሃል በልበዛይ ዘኑ ዋስትናይ አንዲያነ ስለለ ነፍሴ ንገርስ ኢየሱስ ያንሰብሃል በልበዛይ ዘኑ ዋስትናይ አንዲያነ ስለለ ነፍሴ ክብር ኢየሱስ ካለ ቢተህ ጌታ ለመልከ በረከ ካለ ቢተህ ውዴ ለመልከ በረከ ካለ ቢተህ ጌታ